እንሄድና እስቲ ምንድነው ሁለተኛው ትምህርታችን የዛሬ የጠልሃ እንትን ነበር ያኒ የጎደለው መሙላት ነበር ባለፈው ስላልተጨረሰ ሊጨርስ ብዬ ነው የጠልሃ ያመጣሁት ግን ዋናው ትምህርታችን አሁን ለአንድ ግማሽ ሰዓት ያህል ሌላ ቶፒክ ይዘናል እሺ እስቲ ቢስሚላህ በሉ ተከታተሉኝ እስቲ መጨረሻ ያኒ እንደ ረብዓት አልዓደውያ ጽፋ ወይም በጭንቅላት ዋይዛ እንዲያውም በሞባይል የታገለች ነች እናንተ ደግሞ ማይካን ስታችሁ እስቲ የተባለው ነገር መድገም ሪቫይዝ ማድረግ መኩር እስቲ እሺ ምን አልኩ ኸሰላት ተሱዱ አን ልሐቅ አርእስቱ ይህ ነው አንዳንድ ነገሮች አሉ ዲን እንዳንከተል የሚያደርጉን ኸሰላት አንዳንድ ነጥቦች አሉ ከዲን እንድንርቅ የአላህን ትእዛዝ እንዳናደርግ የሚከለክሉን እስቲ እንያቸው ምን ምን ይመስላሉ እነሱ قال احد العلماء ተመልከቱ አንድ ዓለም ምን አለ ما رايكم لو ان الباني 100 والهادم 1 هل يؤثر ولا يؤثر بيتوني بيجنبو 100 بيهونو ቤቱ በዚህ እየገነቡ ናቸው ግቢው ቤቱ አጥሩ ምናምን እየገነቡ ናቸው ስንት ናቸው 100 በስተጀርባቸው አንዱ አንድ ሰው ነው የሞተው አንጻር አንድ ሰው ነውና በስተጀርባቸው ነው ይፈርሳል እነሱ ይገነባሉ እሱ ግን አንድ ጡብ አንድ ድንጋይ ያደረገ ያፈርሳል እነሱ አላዩትም በስተጀርባቸው ያፈረሰ ነው አሁን ዓለሙን ብለ ጠየቀ አንድ ቢሆንም 100 ሰዎች የገነቡ በሙሉ አፍርሶ ሊዘልቀው ይችላል አይችልም አለ ይችላል እንጂ አንድ ቀን አንድ ድንጋይ እንኳን ቢያፈርስ በመቶ ቀን 100 ድንጋይ አፈረሰ ማለት ነው አንድ ቤት ሄደ አንድ ክፍል ሄደ ሁለተኛው 100 ቀን ደግሞ 2-3 ክፍል ሊያፈርስ ይችላል አንድ ሰው ቢሆንም ያው ያፈረሰ ነው ስለዚህ ያፈርሳል አለ ثم قال علمو قتلنا وما رايكم لو الباني واحد እና ቤቱን የሚገነባ አንድ ነው ወልሃድም ዋህድ በስተጀርባ ሆነ የሚያፈርስ ደግሞ አንድ ነው ቤቱ እንዴት ይሆናል አሁንማ ብዙ ይፈርሳል ምክንያቱም አንድ ሰው የሚገነባ አንድ ሰው የሚያፈርስ ከሆነ ያው ያ ሰውየው ግንባቱ ምናምን ሲጨርስ ያ ደግሞ መፍረሱ ጨረሰ ማለት ነው ثم قال قتلنا علم فما تقولون لو الباني واحد والهادم 100 የአንደኛው አንጻር ነው ቤቱን የሚገነባ አንድ ሰው ብቻ ነው የሚያፈርሱ 100 ናቸው ቢባልስ አረ ይሄማ ምን ልበላችሁ ልክ በስድስት ሰዓት ማታ ቤቱን ገንብቶ እነዛ 100 መጥተው በስድስት ከአስር ደቂቃ ቤቱን ያፈርሳሉ 100 ናቸው የሚያፈርሱ የሚገነባ አንድ ነው ምን ለማለት ፈለገ ዓለሙ ሱብሃንአላህ ተመልከቱ قال ثم عدد هذا من عليه انقديه انت رابعة العدوية علي بن حبشة ابراهيم سراج ام عادل ان انت عندنا سوش ناتشو علم لهيوتاتشو لآخرة ميبجو نقر ايقن اباتشو يميا فرسو قن سنتنو يعلو ان انت ايقن اباتشو يميا فرسو سنتناتشو بزو ناتشو انما ناتشو شيطان ነፍሲያችን ሚስቶቻችን ባሎቻችን ልጆቻችን ገንዘብ ወንበር ማለት የታቃላችሁ ራይስ ለመሆን አለቃ ለመሆን ፓርላማ ምርጫ እንድትሆን ያገሩ መሪ እንድትሆን የምታደርገው ጥፋት እሺ እንደገና የሸይጣን ወስወሳ አለ አዱንያ ያዱንያ ነገርንም አለ እንደዚህ የመሳሰሉ በሙሉ አንተ ትገነባለህ ለአኺራ እነሱ ያፈርሳሉ ያፈርሳሉ እንዴ እንት ማን ነው የሚያፈርሰው እንግዲህ انما اموالكم واولادكم عدو لكم ልጆቻችሁና ገንዘባችሁ ጣላቶች ናቸው ተጠንቀቁባቸው አሉ ሱብሃነ ተዓላ ልጆችና ገንዘብ በጣም ያታል طيب መንስብ ማለት ወንበር ለወንበር ብሎ ስንት ሰው ነው የተገደለው ሸይጣን ነፍሲያችን ሸህዋችን ስሜታችን እነዚህ ሁሉ የአኺራ ነገር ስንገነባ እነሱ ያፈርሳሉ ማለት ነው ስለዚህ የሚገነባ አንድ ሆኖ የሚያፈርስ ብዙ ነው እንጠንቀቅ ለማለት ነው የፈለገው ሰውየው እነቱ አይደለም ወንድሞች ሐቅ አይደለም ወይ ሐቅ ነው እስቲ እኔ ማይኩ ሰስረክባችሁ ኮሜንት አድርጉት እስቲ ለዚህ والله بطرو جرو بطرو چنقلات سمزنوت انت هون عند ابو بكر صديق لما هون بتمكر اتتشلم لما اتتشلم امريكا هون اتتشلاله اتتشلم مكناتوب كريبا لما راق اتتشلم الدنيا بقى بسفيو الدنيا باجه لا غباچ زي لا راقوتاچو زي لا يالتحجبو سيتوچ አሉ موسيقى له تلفزيون بمولو يمتايو خربان خربان نو እንደገና ከሪባ ለማረቅ አትችልም አዛን አትሰማም እንደዚህ እኛ ደግሞ ሳውዲ አረቢያ ያለ ነው ደግሞ ገንዘብ ለማከማቸት ደግሞ የምናደርገው አዱንያ ሁሉ እነዚህ ሁሉ ጣላቶች ናቸው አንተ ግን አን ብቻ ነው የምትሰራው ያለው طيب اذا አሁን ከዲናችን የሚያስርቀን ምን ምን አይነት ናቸው እስቲ አንዳንድ ነገር ንጥቀስ اوكي نقول እኔ 12 ወይም 13 ነገር ልጥቀስላችሁ እናንተም ጨምሩት ይችላልላችሁ እሺ እነዚህ አሁንም ጠቅሳቸው ስማቸው ብቻ ጠቅሳለሁ من ابائنا ይሄ አባታቸው ያባቶቻችን ባህል እኮ ነው የሚለው ዲናችን እንደሚያበላሽ ሁለተኛ الناس ماشيا عليه ለምን እንደዚህ ታረጋለህ እንዴ ህዝቡ እኮ እንደዚህ ነው ያለው ከህዝቡ ላይ ነው ሶስተኛ مذهبنا نبياتش اندزي نوا اندزي بلوا اندزي ادرغوا استلو اندي مذهباتش لكو ابو حنيفه كونو انيكو مذهبون تكتي يكونو مهدو بلو يچقچقحل اراتنيا هذا اسهل يهن سنه نو انا يهن ادرغي يبلطا استلو بس يي قلالكو اندي يي قلالاتبل يا نبياتش سنه ادلم بايهونمكو بتاب قلالكو نو انما يي نو موسدو يي قلنيال طيب يهنكو ትክክል እኮ አይደለም ዑለማዎቹ حرام እኮ ብለዋል ቢሉም እኮ ይሄ ቀለለ ነው የሚለው ነገር አምስተኛ هذا الذي يقبله العقل يا اخي عقله يقبله ይሄ ነው አንተ እንደዚህ እንደዚህ እንደዚህ አትበለኝ ቁርአን እንደዚህ አለ ሱና እንደዚህ አለ ምን አሳወቀህ አንተ ጭንቅላት የማይቀበለው ነገር عقله የማይቀበለው ነገር አታምጣ عقل ይሄ ነው የሚቀበለው ይላል ስድስተኛ هذا الذي قالوه لنا علماؤنا እንደዚህ ሱና እኮ እንደዚህ ተብሎ ያ اخي አንተ ያመጣው ነገር ነው ያልሰማው ድሮ ዑለማዎቻችን አባቶቻችን ያሉን እንደዚህ ነው አሁን አዲስ kitab አዲስ ዕልም አምጣታት በጥብጠን ይላል ሰባተኛ አጂዱ فيه راحه واطمئنان ይሄ ነገር ሳደርግ እኔ በጣም እፎይታና ራሓ ይሰማኛል ቢሰማህ እኮ ግን ከሱና የወጣ እኮ ነው ራ ስትሰግድ አይንህ አትጨፍን ትለዋለህ አይንህ መጨፈን መክሩህ ነው በሰላት طيب እኔ ግን አይኔ ስጨፍን ብቻ ነው ጥምእናን የሚሰጠኝ እፎይታ የሚሰጠኝ ሹሹዕ የሚሰጠኝ ይልሃል طيب ለምሳሌ እንደዚህ እንደዚህ አታርግ ሱና አይደለም ቢድዓ ነው ስትለው ቢድዓ ቢሆንም እኮ እኔ ብዙ ትርፍ አገኛለሁ እኮ ይልሃል ስምንተኛ ቃኑን ህኩማ طيب ምን ላርግ ልፈልገኛል የመንግስቱ ህግ እንደዚህ ነው ያኒ ሪባ ብሉ ይላል የመንግስቱ ህግ እኮ ሴትና ወንድ ተደባልቃችሁ የሰቃችሁ ስሩ ነው የሚለው አሁን እንዴ የመንግስቱን ህግ ልሰብር ነኝ ይልሃል ዘጠነኛ ላ አራ فيه باس እንዴት ነው እንደዚህ እንደዚህ እኔም እንኳን እንከና ያለው አይመስለኝም ይሄ ዲናችን የሚከለከል አይመስለኝም ደሞ ምንድነው ያኺ ያኒ ሱብሃንአላህ ቀላል ነው ይሄ ነገር እስከዚህ አላህ የሚያስቆጣ አይመስለኝም አስረኛ ነህኑ في قرن غير قرن الصحابه ይሄ ነገር እኮ ሱና ነው ሰሃባዎች እንደዚህ ያደርጉ ነበር ብትለው ያኺ ሰሃባ የነበሩት ከ1400 አመት በፊት እኛ አሁን 21st century ነን ዘመኑ ተቀየረ እንደ ዘመኑ መሄድ አለበት እንጂ 11ኛው አሪፉ ላኪን ማዳ ነቁ ይቆሉ الناس ይትክክል መሆኑን የሚያደርገው ነገር ትክክል እንዳልሆነ አቃለሁ ላኪን ሰው ምን ይላል እንግዲህ ሰው ምን ይላል ምን ይላል ይላል አይደለም እሺ እንደገና እንደገና ምን እንላለን እንደዚህ የመሳሰሉ ናቸው ወንድሞች ስለዚህ እስቲ በመጀመሪያ እንጀምር መጀመሪያ ካነ አባኡና يفعلون ያኺ እንደዚህ እንደዚህ አታርግ ይህ ነገር ከዲን የወጣ ነው ስትለው አንተ አሁን ትናንትና የተወለድከው ጨምላቃ ህፃን እንደዚህ ልትለኛ አንተ የት ነው የነበርከው ሳውዲ አረቢያ ነው አው ከዛ ነው የመጣው ዒልሙ አይደለም እንዴ አባቶቻችን ትልቅ ልብ የነበራቸው አዋቂዎች እና ስንት ነገር ያደረጉ ጀግኖች እነሱ የተውልን ባህል ትተ አሁን ኢብኑ አልቀይም አለ ምን አለ ምን አለ የምትለኝ ያባቶቻችን ያስቀመጡት እኮ ነው ጥሩ ነው ይላል እና ደዑና ምንድነው ካና አባኡና አባቶቻችን ነበሩ ትልቁ ዲኑን የሚሰብር ዲኑን የሚያበላሽ ያለው አንዱ ይህ ነው ولكن الله سبحانه وتعالى መለሰለት እኮ በሱረት አልበቀራ በሌላም ሱራ ምን አለ الله سبحانه وتعالى واذا قيل لهم تعالوا الى ما انزل الله ባካቹ ይሄንንም ታርጉት ተውትና አላህ ባወረደው በቁርአን በሱና የተረጋገጠለት እሱን ከተል ብትላቸው ይላል واذا قيل لهم تعالوا الى ما انزل الله والى الرسول قالوا حسبنا ما وجدنا عليه اباءنا تون تون አባቶቻችን የተውልን ነው ጥሩ አሁን አዲስ ዒልም አምጥታችሁ አትበጥብጡን አላህ ምን አላቸው አወለው كان اباؤهم لا يعلمون شيئا ولا يهتدون سبحان الله አባቶቻቸው جاهሎች ቢኖሩ አቅላቸው የማይጠቀሙ ዝም ብሎ በቃ ከኩፍር ከምን የተደባለቁ ከነሩ ቢድዓና ሽርክ የሚያደርጉ ከነበሩስ ያባቶቻችን ይሻላል ማለት ይሻላል እንዴ እንዴት ይላል الله سبحانه وتعالى ولو كان اباؤهم لا يعلمون شيئا ولا يهتدون يا ايها الذين امنوا عليكم انفسكم لا يضركم من ضل اذا اهتديتم الى الله مرجعكم جميعا فينبئكم بما كنتم تعملون ان انت سوتش ان انت امانيوچ يهونو يهوناچو يهن ياباتوچاچين يالو يمينغرواچو بقى اتانسوت يه نغر نغي انسونا ان انت اني زند سلمتمطو ياباتوچاچين بلاچو كتكتلاچو اندنسو تهونونا هولاچو مقطاچو اللهونا ተውሱ የቁርአን የሱና ይሻላል ማን ነው ያለ በሱረት አልበቀራ 104 እና 105 አያ ተመልከቱትና ይሄን ነገር ታገኛላችሁ وقال تعالى فلما جاءهم موسى سيدنا موسى ደሞ متكسته سيدنا موسى التوراة ይዞ መጣና بآياتنا بينات قالوا يسو سوچ مناሉ ما هذا الا سحر مفترى وما سمعنا بهذا في ابائنا الاولين انت موسى من اين السحر ذهنه متاهو اندزي كو باباتوچاچن بقدم اياتوچاچن ايتنم سمتنم اناقم طيب بقدم اياتوچاچو قال سماچوت طرو مالت ادلا طرو ادلا مالت نو وي لا الله سبحانه وتعالى تورات لا كلاچو توراتن تكتلو سيلاچو لا اباتوچاچن يالالوت نغر يالسموت يما يدرغوت ينبره انكتل مالوت وقال سبحانه وتعالى يا ايها الذين امنوا اطيعوا الله واطيعوا الرسول واولي الامر منكم فان تنازعتم في شيء فردوه الى الله والرسول ان كنتم تؤمنون بالله واليوم الاخر ذلك خير واحسن تاويلا ان انت سوچ باند نجر يعني على مغبابات كتغني يهلاچوم سميت ارغف فارغاچو اهون ربعه العدويه اندالچو نو ارغف ادرغاچو سميتاچو ود نبيونا ود الله تملسو يا ايها الذين امنوا اطيعوا الله واطيعوا الرسول واولي الامر منكم فان تنازعتم على مغباباتنا مساساب كتكسته في شيء فردوه الى الله يعني الى الكتاب والرسول الى السنه ان كنتم تؤمنون بالله واليوم الاخر طيب وقال سبحانه وتعالى وما كان لمؤمن ولا مؤمنه اذا قضى الله ورسوله مؤمنكم الله اندزي حاله نبيو اندزي حالو ايتباله ان يكون لهم الخيره من امرهم للا مرجع اندي نورو كو اسفلغم انين متودو كهونه انين مت يعني متكبر كهونه الى الله سبحانه وتعالى مدنو الله اندزي بلوال نبيو دمو اندزي فردوال سيبال اجهنا اجره امره لا الله ما سركبناونا للا مرجع لي نورو هايشلم ومن يعصي الله انبي بلو معسيا كدرغش ورسوله فقد ضل ضلالا مبينا طيب اهون تكركرناچو ناقشناهم يا اخوان شرحنا لهم كل نجر قران دزي نو ميلو سنه دزي ميلو اتساساتو منامن بلن نجرناچو ادلم كلما في الأمر لا يحبون أن تقول لا نتبع أباءنا دل يفلقوا النقر بلالوت لكن أباتو تشاتشن أتسدببن يا أباتو تشاتشن بهل كدين أنصار أنا يوم أتبل يا أباتو تشاتشن بهل إسكتكتل ندرس نسمع مالن يا أباتو تشاتشن أتو تشاتشن بهل كالتكتل نسمع مام. وأخيرا حسم الله تعالى الأمر وقال فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا ما قضيت ويسلموا تسليما نزي قال هونو بتام روق ما تشو يالونا تساستوال بلو الله ما تشرشا من دامي ستو مالتو المهم عندو من دنو هون يا عندنيا نو أباتو تشاتشن يكن ما آياتو تشاتشن بهل قمنا غير كون ينبرو أباتو تشاتشن كو جغنوش نو ينبرو عيسا ساتو مكو በጣም እኛ እኮ ህፃኖች ነን ብዙ እንሳሳሳለን ብለው ይሁሉ አሁን በቀብር ዚያራ በቀብር ሽርክ ጠዋፍ ሸክ ፉላን ሸክ እላን የመጣ ሁሉ ከአያቶቻችን እና ከአባቶቻችን ነው እና መተው አለብን ይህ አንዱ ከዲኑ ወደ ኋላ የሚጎትት ይህ አንድ ነው አባቶቻችን አያቶቻችን እሺ ወደ ሁለተኛ እንሂድ الناس ماشي عليه ماذا يقول الناس أن نقر سكست عندي حزب كون دزي يهدنو بمر ألم كون دزي هم يهدو أنت ليت بلا هون نبي أشن دزي هلو عمر دزي هلو تلينو حزب كون هون ست حجاب أرجي بلات بعد سبعة وست استعد سبعة توتنا بعد تلك كتما حجاب سونا تش بمر حجاب أرجي بلوات عندي إني بتشي أنت كور أرجي بزي كتما لهدني سوس من يرنيال ما نمكو حجابي متدرج كويلا إني بتشي تلهلج قال تعالى متعجبا الله سبحانه وتعالى بتأمد أنك الذي نققر لا تدري أنك ستأتيني وحدك مرسو من دنو لبتشي حجاب لارق تقر لبتشي بمول سونتي عندو أكونو كسعودي عربيا إزي حجاب تارق نبر زي ما داتش النج إنا بتأم حجاب عرقات هيدنا بالوا فيزا متعلت كانتنو كأستراليا بيتسابو الناس ميستون لجوشون يزود على أستراليا هيدي اهون سيتو ايهيش سيت بتقام وفرامنش متو سلاسة كيلو متو أربع كيلو نمتمزنو ستهيد بقعد بلبلبلو إيالش نمتهيدو ازا ستقبا دكتوراتشو بقديتا سبورت مارقا اللبش عالوات الشبلا انقدي ياو يساودي بهلنا يدينون تن قناع التوجم زي قرآن تقرا نبر سجدالك حجاب كامل نوم تارجو تقر عباية نوم تارجو إذا ستهت لمرض بلا تقر عباية بمول سونة وتشفنا دبل بل أينت نج بزاق ودنا بزاق شارع سترط سترط سو بمول تسب سب وطة جيب متى منا من متى أوري متى منا من يالو مكنياتهم تصوروا أن أنت إيوت حجاب أرجع متو أربع كيلو متمزن وسيت دق دوق بلا ستهيد يعني بتقلت انكوان دهنانو بتكشف يعني اندي توفر وفرامنش بلا ويسوكو باتال يجن سونتوا بمولو تشفنوال الناس ووچو بتام بيسوكم الزي لاين انقدي فتناو يسيتوا فتنا الزيهنو سووچو من يلونيال لبتشاهي اندي تقر اوريه اندي زي الهيد لا بلا حجابون كتقالتشو فتناو ودكتش يهونو يهون يا الله تأزازنو يا نبيو تأزازنو صلى الله عليه وسلم بلا حجاب أرقى بالترد فتنا واللفج يهنو قدي الله من ألا تشو ألا تدري أنك ستأتيني وحدك إنه اللي بيتشاهي كالج إنه بيتشاهي نكونو قد قوادو ستيا متقبيو كنيقا متقرانيوكو يانشي كابري كابيلا يانشي بيتسابي زشات مجم بيتشاهي قول قول لاي دوب تيالشنا أغني شالهو بيتشاين حجاب مارقو بيتشاين نوم ساقدو يميلو سو بيتشاون ودا قول قول لبي قباي وك وكل من يصفق لك هل ميان شبه شبه لها هن لا ينصرونك بل أنفسهم لا ينصرون انكوان لانتي ليردوه لنفسات شو لراسات شو انكوان ليردوه اي تشلم سلزي نجي كالله قابل جهن يمتقنان يبت كأن أستاوسه كأبروست بجهن دمتقابا أستاوسه يسو እንዳይሉ የሚለው ነገር ተው ይላል አላህ Subhanahu Wa Ta'ala የት ነው የሚለው እንደዚህ አላህ Subhanahu Wa Ta'ala ምን ይላል በቁርአን ان كل من في السماوات والارض الا اتي الرحمن عبدا يا سوج تملكتو ሁሉ ከአደም ጀምሮ እስከ يوم القيامة የተወለደው የሰው ልጅ ሁሉ ወደ الرحمن الرحيم الله ይመጣል لقد احصاهم الله سبحانه وتعالى سيولدوا جمرو يقطراچو نو بقطر بقطر سنت تريليون سنت بليون سو دي فطروراچو كادم اسك يوم القيامه الله بمزغبو عند باند سمون ادميون زرون منامن كله تصفو الله زند تقمطوال لقد احصاهم قطراچو معنات نو وعدهم عند باند قطرون ياسقمطاچو وعدهم عدا من ما اتنو عدهم عدا يعني من اينت شجر يللبتنا يساساتان يماتلو نجر اوتوماتيكالي كمبيوترايزد هوني اقوطاطر قطرونو ياسكمطاتشو لقد احصاهم وعدهم عدا وكلهم يهن هلو بذاتي يالغن وكلهم اتيه يوم القيامه فردا نجاكن الله زند بجحنو متقربو الله زند በአንተ ከትሪሊዮን አንድ ነህ አይደለም ትሪሊዮን የሆኑ ሰዎች እንኳን አብረው አይመጡም ካንተ ጋር ብቻህን ነው የምትወደው ወይቁል ሱብሃነ ተዓላ وقد جئتمونا فرادا يا اخي اياته እነዚህ አያት እኮ 99 የሙስሊም እንትን ሰው እኮ አያውቃቸው እነዚህ አያት የቁርአን ምንድነው የሚለው አላህ Subhanahu Ta'ala ታቃላችሁ ولقد عند سو ሞቶ ብቻውን ነው የሚቀበረው አይደለም قبر وسط جبته اغس جبته دنگايونا افرو ستدبدبو الله من يلوال ولقد جئتمونا فرادا بتشهن متاكو ودني كما خلقناكم اول مره مجمرى بتشهن كنات ما صنيا وطهو اهون دمو بتشهن دمو متاهلني وتركتم ما خولناكم وراء ظهوركم يهلو جنزب يهلو فوقوت يهلو مكينا يهلو اشكر يهلو የሚወዱ ሰዎች ምናምን ሁሉ ይሁሉ በስተጀርባህ ላይ ጠለኸው መጣ ወማ ነራ ማዕኩም ሹፈዓአኩም አልዲነ ዘዓምቱም አንሁም ፊኩም ሹረካ የታሉ እነዛ ከናንተ የሚጨፍሩ የነበሩ አብሽር ምንድነው አብረን እንጠፋለን እንጂ ይደሞ ሼክ ኢብራሂም እንደዚህ ብለዋል ብለ አንድ ሰው ብለዋል ብለ እሱን መከተል ነው فاك شيخ ابراهيم درويش نو يا ابد سو يهونو زنبلو الله الله سيل يعني اهون وده ولا ميغتتن يسو علمك نو يلهال ماشي اه اونتو كونو تانچبچ بالله الله من عليه وما نرى معكم شفعاءكم يتالو كانت جا ميچبچو نبرو كانت جا يميافيزو ينبرو الذين زعمتم انهم فيكم كنيا غاناچو انزي كنسو كونكو الطفامي متلاچو لقد تقطع بينكم وضل عنكم ما كنتم تزعمون قولوا يقرأنا سلزي الله الذي بلو يشوف بها النجي ويقول سبحانه وتعالى وإن تطيع أكثر من في الأرض دمو تسمع إليها أنت سمي هلا كن نسمع بمريت الله سوف مولو أبزانيو يميات أفهنو أبزانيو ودك أن ودك أن انتنا ود جنة ميوسد نقر يمي مكره سو يلا ميلان وإن تطيع الشبلة كسمى له اللو سو وإن تطيع أكثر من في الأرض بمريت اللو سوش أبزن يتشو يضلوك عن سبيل الله إن يتبعون إلا الظن اللو سو كو يراسون سميت يراسون قمت كونو من ناقرون جي قال الله قال الرسول علم وإن هم إلا يخرصون شي ثم قال سبحانه وتعالى وما يؤمن اكثرهم بالله الا وهم مشركون ابزانيچو ሰዎችኮ الله አላቸው ቢሰሙ ጥሩ ነበር ላኪን ስሜታቸው የተከተሉ ናቸው لا تكونوا امعا قالوا نبياችን ሰለም አንተ ተከታይ አትሆን ይላል ነቢያችን እኮ ነው እናንተ ሰሃባ لا تكونوا امعا ተከታዮች አትሆኑ ان تقولوا ان احسن الناس احسننا وان اساءوا اسانا እንደዛ የሚሉት ጥሩ ከሰራ ሰው ጥሩ ሰራለው ወደዛ ከሄደሞ ወደዛ ሄዳለው ወደዛ ከተጠመዘዝ ወደዛ ከነሱ ተጠመዘዝ አትበል በልወጥኑ የራስህን ሁኔታ ጭንቅላትህን አሰራ ዲንህን እንደ ትልቅ እርዳታ ወሰደው بل وطنوا وسددوا وقاربوا ስለዚህ አንድ ሰው ተከታይ ተጎታች ዝም ብሎ የሚጎተት ሰው መሆን የለበትም እንላለን ይህ ሁለተኛ ነው ምንድነው ሁለተኛ يعني ሰው አብዛኛው ሰው እኮ እንደዚህ ነው እኔ ለየት ብዬ አሁን እንደዚህ ላረግነኝ የምትለው ቃል ከጭንቅላት አውጣት ተግባባን ወንድሞች እነዚህ ሁለት ከዲን የሚያስርቁ ይሆናቸው እስቲ ሶስተኛ ነይ مذهبنا يدمو النزاع علمو تعلمنا لميلو سوشنو يا أخي قال النبي صلى الله عليه وسلم بسلاة وسط ست سجد الله أكبر بله إجيه متانسات شو أرات بوتاو چالو عندو تكبيرة الإحرام ستارد ولتنيا ودا ركوع ست ورد سوستنيا كركوع ست نسا ودا ست قوم نزي سوستو إجيه كفتار قال له اندقنا تشهد ارغب بهولتنيو ركعه ود ثلاثنيا ركعه ستملس دمو ستقوم اجي دمو تنسال بزي ارات اجي انسال يا اخي اندزي مبال نغر انيا بشافعيه التمرن مي نغر يا انت نو ينسمچو علاقم طيب قال النبي صلى الله عليه وسلم كذا كذا كذا كذا متلو لا اني مذهبي شيخي استمروني اباتي اناتي يهدوبت يمذهب الشافعي ويم يمذهب حنبلي وينتن بزي نو ميهدو انجي بلو درك الى كمذهب لاي ويوم القيامه سيكون السؤال يوم القيامه قبر سيغبو طياقو مندنو تاقاله ماذا كان مذهبك مذهبك انت مذهب شافعي نو حنفي نو حنبلي نو مالكي نو بلو عند طياقه يتزجاج يلم طياقو عند نو ماذا اجبتم المرسلين ودانته يتلاكو رسول من أدرك كالسوغا تسمى ما ويسي أباتو تشاكين يمذهب أشين تلنا الدر وقال الإمام مالك رضي الله عنه كل كلام يؤخذ ويترك إلا كلام صاحب هذا القبر بنبي أشين قبر أتقب كوش بلوكونا سيدنا مالك بعالم يالله هل سو إن شاء الله أبو بكر هنا ولا عثمان ولا من ولا من ولا ولي ولا قلي يفلقوني هنا نققرو تقبعينت اللو تقبعينتهم لا ينروا يتشلال لساسات يتشلال إلا صاحب هذا القبر يزي قبر بالا بيتكون هون ما أنه رسول صلى الله عليه وسلم يما يساساته رسول صلى الله عليه وسلم بيتشانات شو إلال طيب ثم قولهم مذهبنا مذهبات شن بمال الدمو فكل ما قيل في المذهب لا ينسب إلى الإمام دم عند نقر اللي جاهلو شم يما يقوت نقر هل نقر بشافعي عند زينو بحنفي عند زينو بمالكي عند زينو ميبالو هل نقركو إمامو يالو عدل لم أبو حنيفة عند سوناتشو بمذهب أبو حنيفة ميبالو قن أبو حنيفة يالو تعدل لم أبدا ما أنو يالو انقدي أبو حنيفة يتوسنو هقوشنا دنبوش أسفرو هيدو كساتشو قطلو أبو يوسف ميبال متا كساتشو قطلو ليلة علم متا كذاچو قط كنسو قطلو بزو علماءات لشي اراد متو بزو علماءات متو الناس يارتنو سلازي مذهب اغلي معناتكو عند نبي عند رسول صلى الله عليه وسلم موسد يلبتم طيب ايه عندنو اشي ولا اراتنيا نهيد اراتنيا دمو هذا الذي يقبله العقل يميلو بشيتانو انديت نو اندزي كو دينو اندزي نو ميلو عند عند دمو اندزي اندزي نو ميلو ستلاچو ايوه بس ينتهونا بعقل بعقل نهداهون عقلاتشن كو يها يقبلوا اهونكو انجليز اگر هده يهن نجر ديناچن نو بتل كا كا كا بلو نو يسقوه كو مكنياتهم عقلا يقبلوا مي نجر نبياتشن كو يانا يالوت يا اخي نبياتشن يالوت ممكن ليلا ترغم لي نرو يشلال ويم نبياتشن صلى الله عليه وسلم ياسبوت ليلا نجر ليهون يشلال لكن بعقل نهدمو بعقل كمزنو كو بوتا يلو ميلحال عقل سد عقل كهونس يزاغ عقل كهونس تقمات بتقمات انتن يبسل بشتا ما يهون عقل كالس كل عقل يبالمكو قال سبحانه وتعالى أصحاب هذه الرأي الله سبحانه وتعالى من قالوا وقالوا لو كنا نسمع أو نعقل ما كنا في أصحاب السعير فاعترفوا بذنبهم فسحقا لأصحاب السعير يوم القيامة እነዛ عقላችን ተቀማለን የሚሉ ሰዎች جهنم ተጎተው ሲገቡ በዛ ደጃፉ በጀሃነም ደጃፍ መላእክቶች ይቆዩና ምን ይላሉ እናንተ ነብይ የሚባል አልመጣም እንዴ አረ ረብ ነበርን መሐመድ የሚባለው ነብይ ነበርን طيب جهنم የምትገባበት እንደዚህ እንደዚህ ነው መጥፎ መጥፎ ነገር አላስተማር አስተምሮዋል እንጂ طيب ለምን እንደው እዚህ መጣችሁ ተሳስተናል ለምን ተሳስተታችሁ አቅላችን ስለተጠቀምን በመጥፎ ነገር وقالوا لو كنا نسمع او نعقل አቅላችን በደንብ ሰራን بنሰራበት ኖሮ ነቢያችን ያሉት በጆራችንና በልባችን ሰምተን ብንኖር ما كنا في اصحاب السعير سعير ما جهنم ነው የጀሃነም ሰዎች አንሆን ነበር እና ተቀበሉት فاعترفوا بذنبهم بذنباتهم امنوت لكن من الله سبحانه وتعالى فسحقا لاصحاب السعير አርቃቸው አርቋቸው እነዚህ ቀጥ ጀሃነም ከተተዋቸው አሁን يعني የዘንብንትን አይደለም አሁን አፉ በለኝ ቅርታ አርግልኝ የሚባልበት ቦታ አይደለም ብሎ ጀሃነም ውስጥ ያስገባዋል ስለዚህ አቅላችን እንደዚህ ነው የሚለው የአቅላችን ሚዛን እንደዚህ ነው ብለ አላህ ያለው ነገር يعني አትነጽገው يقول سبحانه وتعالى افرأيت من اتخذ الهه هوا አይተሃል አንተ መሐመድ ጭንቅላቱ ያለው ብቻ የሚከተል ስሜቱ ብቻ የሚከተል ሰው አይተህ አታውቅም ራአይተናል ብዙ وأضله الله على علم وختم يسويه كو كبزاو يعني ني سميته اندزي نو اساسبي اندزي نو اندزي نو ميمسلني اندزي نو طرو اندزي نو تككل بلو بسميته بتشا فراج ادرغو يميهد يقول سبحانه وتعالى وختم على سمعه وقلبه وجعل على بصره غشاوة فمن يهديه من بعد الله افلا تذكرون يسويه كو الله سبحانه وتعالى بجرو متابت بعينه متثبت خلاص تزغاكو اهو ما انه ميادنو بلو الله سبحانه وتعالى يناغرال سلازي يه انتو اشي ولا مستنيا نهيد والله من الهال لا ارى فيها باس يا اخي ان انت بقى اندزي بقى اكراري اتهونو دينكو سهل كونو نعم ان مندنو اهون اني مندنو بزي بسجد من اللبت يا اخي اي هونم يا اخي اي هونم اي هونم اي هونم هلا اي هونم الله كو يلباچن نو ميايو سلازي كل نجر لا باس منم چگر يلوم هي نجر يعني طيب اگلي عالم اندزي بلوالكو بيلم اندي سو سو نو انتم سو كونه لمن انت انت سميتنا انت ناترغم طيب يقول سبحانه وتعالى فان لم يستجيبوا لك فاعلم انما يتبعون اهواءهم يا الله القران انه حديث አልፈልግም ብሎ የሚነጽ ሰው የሚነፍግ ሰው እኮ ቀጥታ ማወቅ እኮ ያለብህ ምንድን ነው يتبعون اهواءهم ስሜቱን የተከተለ ነው ومن اضل ممن اتبع هواه يعني ስሜቱን የሚከተል ሰው እንደሱ ጥፋተኛ አይተታቃለህ አላየሁ ومن اضل ممن اتبع هواه بغير هدى من الله ان الله لا يهدي القوم الظالمين እና አንድ ሰው ከአሜሪካ ከእንግሊዝ ሀገር ተምሮ ዶክተር ዲግሪ ይዞ የመጣንና ከዛ ኋላ ነቢያችን እንደዚህ አሉ ሐዲስ ቡኻሪ እንደዚህ አለ ስትለው ምን ይላል ላ እዚህ እኮ ይሄን እኮ በአሜሪካ ላቦራቶሪ ኤክስፐሪመንት አድርገን እንደዚህ እኮ ነው የሆነው እናንተ የምትሉት ሌላ ነገር ነው ሳይንቲፊካል እኮ ተረጋግጠውበታል እንዴ ጠይብ ነቢያችን እንደዚህ ያሉ ነው የነቢያችን ነን እንጃ እንዴት እንደሆነ ምን እንደምትሉ አላቅም እኔ እኛ ግን የተማርነው እንዲያውም ትክክል ሆኖ የሚመስለኝ ይሄ ይሄ ነገር ነው እንጂ ይሄ መሆን የለበትም ብሎ በዛ በስክሪፕቶ የጻፈው ማን የጻፈው ማን ነው እንትን ያለው ያልታወቀ ከነቢያችን ሳሰለም ንግግርና ከቁርአን ያወዳደረ እሱ አይደለም ይላል እና ምንድነው ላአራ ባ فيه باس ምንም ችግር ያለው አይመስለኝም ቀጥልበት እሺ ሰባተኛ هذا اسهل ይሄ ቀላል ባክ زم بلون تن قلال قلال عرب ما يريد الله ليجعل عليكم من حرج الله سبحانه وتعالى كو بديناچن لياكبد بن ويم دومو لنتشغركو اي ودم وما جعل عليكم في الدين من حرج عليه سلازي انانت لمندنو حنبل يمتهونو بقى اندزي قط ارغاچو بقى انتن سو متتشغرو نعم دومو انتم المندنو الله كو سميته لتاركا الله الكلكلهم كو كل نجر بقى زغت ታርጋቹ በቃ ይሄ ነው ዲን ይሄ ነው አዲን አትበሉን ይላል طيب ወደ ኋላ ብንሄድ ወደ ስምንተኛ هذا الذي قالوه لنا علماؤنا يا ربت علماؤቹ የነበሩት ይህ ነበር ያሉንና አሁን አዲስ ነገር አመጣህ ይላል ዘጠነኛ اجد فيه راحه ይህን ነገር ሳደርግ እኮ በጣም ጥሞና ይሰጠኛል طيب سيدنا الشيخ محمد صالح من يلالو عند سو عينيه چفኘ ነው ወይም ደሞ ወደ ሰማይ ያየ ሆነው ጥሩ ስሜት የሚሰጠኝ በሰላት ካለ ሸይጣን እንደሚጫወትበት እወቁ አለ ጥምናን አይሰጠውም እንዲያውም ከሰላቱ ያጠፋው ነው ሰውየው እሺ የመጨረሻው ምን ይላል ቃኑን ህኩመ የመንግስት ህገ ደንብ እኮ ነው ዝም ብለ መከተል አለብን طيب ይሄኮ ቁርአንን የሚያፈርስ ከሆነ ምንድነው አንተ ለምን አትተውም መንግስት ለምን ተተው ብለው አንቀህም አያስርህም ባንተ ምርጫ ለምን ተሄዳለ ቁርአን እንደዚህ ይያለ ለምሳሌ አንዲት ሴት ትፈታለች በአዲስ አበባ የሸርዕን ይያላት ላ እኔ የመንግስቱ ህግ ደንብ ነው የምፈልገው ብላ ያኔ ግማሽ ሀብት ለማግኘት እዛ ሄዳ ተጨማለቃለች እዛ የነቢያችን ህግ ተተዋለች ማለት ነው እሺ ሌላ 11ኛ نحن في قرن العشرين انكو 21st century كنا يالنو يدرو يارج بهلا تامطالن يال تمام اندزي مساسلو ناتشو كديناچن قطا يمياسوطون يالو لمارتن يفلكوت بتام بتام اغولتن نياچو مكنياتوم سيدنا مالك منالو مسلاچو باچرو لنغراچو سيدنا مالك تلقو عالم منالو لا تنجو هذه الامه إلا بما نجا به أولها أمة محمد هون نجا متوت أونا بتقام الله اندي ودات كفلقة درو صحابة وچو نجا وطبت نقر ستكتل بچانو مكناتهم يا نبيات چه صحابة وچه هذا الرقود أرأيها الرجا يدرونو بله أتناك أو النسو يهدو تفلق السن رقطة ستين نونجي كزا كتليهما تتأفال له إلالو اذا اندزي مساسل وندموچ لب النبل يه انزي مساسلو ناتشو كديناچن يميارقون يالو لمالتنا يفلكوت استي كومنت ستوت استي والله اهون كتقسكواچو نغروچ اونت ادلو عند 11 نو يتقس هوني مايك فري السلام عليكم ورحمه الله وبركاته استاذ يالو تولو اونت نو اني راسي يمياغطمي نغر نو هي نغر انا عند هتاچن አለች ያው دو ادርኩላት صلات منامن سلام ما تسجد كل ጊዜ ማስተዋ ስላለብን ሰላስ ተገጂ ይያል እንደውላለን ማለት ነው ባልተቤቴም እንደዚህ ይመክራታል እኔ ጋር ስትሆን ግን አንድ ነገሮች ትመላለሳለች ማለት ነው አረታይ ሰላካል ተሰገደኮ በጣም ችግር ነው ይሄ ነገር ነገው መልቂያማ አላህ ፊት ስንቀርብ ምን ጠየቀው መጀመሪያ ሰላታችን ስለሆነ በጣም ችግር ነው እንደውም ከባድ ደረጃ ነው የሚያደርሰው ወደ ከስልምና ማስወጣት ደረጃ ስለሚደርስ ሰላስ ስገጂ በመንልባ ጊዜ አይ ጥሩ ነገር መስራት ነው እንጂ ጥሩ ነገር ከሰራ ድረስ የሰው ልጅ ምንም ችግር እንደማያጋጥመው ትናገራለች ማለት ነው ሁሉ ነገር ለሰው ጥሩ ሁኝ ብቻ ትላለች አረ ቀብር ላይ የሚጠየቅ ጥያቄ አለ እነዛን ሶስት ጥያቄዎች ካልመለስን እንዴት ብለን ነው የምንወጣው ሰላተም እየተሰገደ እንኳን አስቸጋሪ ነገር ነው በምልበት ጊዜ አይ እኔ ይሄን ነገር ምንም አልቀበለውም ትላለች እና ነገር ሁሉ አስፈሪ ነው ስላት አይ ምንም ችግር የለውም ያው መልቂያማ አላህ ፊት ስንቀርብ በጣም ከባድ ነው ግድ አለም እዛው እንገናኝ ያለን ትላለች ማለት ነው ይሄ በጣም አደገኛ የሆነ አነጋገር ነው ሌላው ደግሞ በሪባ ጉዳይ ማለት ነው እዚህ ሀገራችን ብዙ ነገር ስለሚሰራ በዚህ አጋጣሚ እንትን ስንል ጠየቀች ማለት ነው እህቴ ባንክ ትሰራ ነበርና ይሄንን የባንክ ስራ በጣም ከሪባ ጋር የተያያዘ ስለሆነ ተወቸው ማለት ነው እና ይሄን በምትታውበት ጊዜ እኛ አልነገርናትም ምክንያቱም ሁልጊዜ የምትናገረው ነገር ሁሉ ዲኑን ዝቅ በማድረግ ስለሆነ አልነገርናትም ኢትዮጵያ በምደውልበት ጊዜ እቤት ታገኛታለች ማለት ነው ስታገኛት መሆን እንዴት ስራ የለም እንዴ አለቻት አይ ባንክ እኮ ስራ ሐራም ጋር የተያዘ ስለሆነ ስራውን አቁም ያለሁኝ አለች ነገ። ምክንያቱም አላህ ፊት ስቀርብ የምመልሰው መልስ የለኝም ብላ በምትልበት ጊዜ አሁን እኛ ጋር ደወለች ማለት ነው። እኛ ስላልነገር እንዴት እንደዛ ትላላችሁ? አሁን በዚህ በሰለጠነ ዓለም እየኖርን ሁሉ ነገር የሚሰራው በባንክ እየሆነ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ እኮ ራሱ ባንክ አልነበረም። ምን አይነት አነጋገር ነው የምትናገሩት አለችኝ። እንዴ ባይናገርም በዛን ጊዜ እኮ ባንክ ባይኖር ስሙን ቀይሮ ራሱ መጣ እንጂ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ከሆነ ሪባ ማለት አንድ ሰፍሮ አንድ በመስፈሪያቸው ምንም በሚለዋወጡበት ነገር አንድ ሰጥቷችሁ ሁለት አርጋችሁ አትመልሱ ማለት ምንድን ነው አልኳት። ያንም ብለው እስካሉ ድረስ አሁን ከባንክ 1000 ብር ብትበደሪ 1000 ብሩን ብቻ ነው እንደምትመልሺው አልኳት። 1000 ብር ብቻ አይደለም 200 ኢንተረስት ያረጉብሻል ወይ እንደዛ አድርገው ነው የምትመልሺው። ስትበደሪም እንደዛው ነው ስትመልሺም እንደዛው ነው ብዬ አልኳት። ይሄ ነገር ምንም ካሁኑ ጋር የማይሄድ ነገር ስለሆነ በቃ በዚህ ብዙ ተከራከረች ማለት ነው። እና እንደነዚህ አይነት ሰዎች በጣም በጣም በጣም ብዙ ሰዎች አሉ። እና በሪባ የተነሳ ደግሞ በዚህ ሀገር በትምህርት ቤት ምናምን የተነሳ ምደውለው ሰላት ስገጂ ለማለት ነው ሰላት ስገጂ ምናምን ብዬ እኔ እንደውም አንዳንድ ነገር ብዙ ነገር ያልሆነ ነገር ስለምትመልስ እንደውም ከዲኑም ያወጣት ነገር ጠቅላላ ስለምትናገር እኔ ሁለተኛ እንደውም ዳዋም አላረግም ብዬ ለባልተቤቴ ስነግረው ይሄማ ተስፋ መቁረጥ የለብንም እስከ መጨረሻው ድረስ መናገር አለብን ማስተዋወስ አለብሽ እያለ ስለሚለኝ እንደገና ደግሞ እደውልና እናገራለሁኝ ማለት ነው። በዚህ አጋጣሚ አሁን ይሄ የሪባ ነገር ተነሳ ማለት ነው። ስለ ትምህርት ቤት እዚህ ሀገር ያለንበት ሀገር በጣም መጥፎ ሀገር ነው። መኖርም በቃ እያስጠላ የሚመጣበት ጊዜ ነው። ምክንያቱም ሁሉ ነገር ከሪባ ጋር እየተያያዘ ስለሆነ ትምህርት እንኳ ከፍተኛ ትምህርት ለመሄድ ራሱ እንደገና ስቱደንት ለው ምናምን ገብተው ስለሆነ በጣም እየጠላ ነው የምንኖርበት ሀገር ነው። በጣም እንደዚህ አይነት ሀገር ነው ብዬ ስናገር ማለት ነው እንዴት እንደዛ ትላላችሁ? እዚህ ሀገር ደግሞ ትምህርት መማር የማይቻልበት ሀገር ነው ብዬ ስል እንዴት ትምህርት መማር አይቻልም? ትምህርት ያለበት ሀገር ከአሜሪካን የበለጠ ደግሞ ምን ሀገር አለ ብለሽ ነው የምትዩ? ብላለች። እና አይ ይሄ እኮ ሳይሆን ችግሩ የሪባው ጉዳይ ነው። ትምህርቱማ አለ፣ ግን ሁሉ ነገር የተያያዘ ስለሆነ እንደውም አንድ ሰው አንድ ኢማም መጥቶ ከዋሽንግተን ዲሲ ጥያቄዎች ምናምን ቀርበውለት መስጊዳችን ማለት ነው እና ከፍተኛ ትምህርት ለመሄድ በጣም ችግር ስለሆነ እንዴት እናድርግ? ያው በብድር ካልገባን በስተቀር መማር አንችልም ብሎ ሲጠየቅ ኢማሙም አለው ከዲሲ የመጣው ኢማም ማለት ነው የግድ ሌየር መሆን የለብህም፣ የግድ ዶክተር መሆን የለብህም፣ አላህን ፍሩ ብሎ ነው የመለሰለት ብዬ በምልበት ጊዜ እንዴት እንደዛ ትላላችሁ? እንደውም ሸሁን እንደገና ተሳደበች ማለት ነው። መጠቀም የማልፈልገውን ቃላት ነው የተናገረችው። አላህ ሂዳያ ይስጣት፣ ለሷም ዱአ አድርጉላት። እንዴት እንደዛ ትላላችሁ? አሁን እኔ ግን አለች አልሐምዱሊላህ አላህ ጥሩ ማሳቢያ አቅል ሰጥቶኛል አለች። እንደውም የእኔ አቅል የእሷ የበለጠ አድርጋ ነው የምታወራው። ምክንያቱም እዚህ በዓለማችን አለች ሁሉ ነገር በባንክ እየተገበያየ የምንኖርበት ሀገር አለች። የእኔ ደግሞ ከየት መጥቶ ነው የሚሰጠኝ አለች። ከባንክ ተደበላልቆ እነሱ ሰርተውበት አይደለም እንዴ የሚመጣው? እና ይሄን እስከ ሰጠኝ ድረስ እና በዛ እስከ ተጠቀምኩ ድረስ እናንተ የምታወሩት ሁሉ ምንም ከእንትን ላይ የማይገባ ነገር ነው አለችኝ። ያና ይሄ የተለያየ ነው አልኳት። ዝፍቅ ብለሽ ሪባ ውስጥ ገብተሽ እንትን የምትይውና አንቺ ሰርተሽ የምታመጪው ለማስረዳት በብዙ መንገድ ሞከርኩኝ ማለት ነው። እኔ አልሐምዱሊላህ ጥሩ ማሰቢያ ሰጥቶኛል ያለች። እንደዚህ አይነቱን ነገር ማልቀበለው ነገር ነው ጥሩ ማሰቢያ ስለሰጠኝ ማመዛዘን እችላለሁ ብላ አለች ማለት ነው። እና አቅላቸውን ስሜታቸውን ብቻ የሚጠቀሙ ሱብሃንአላህ በጣም በጣም በጣም ብዙ ሰዎች አሉ። እና አሁን ኡስታዝ ሲያስተምሩን ጠቅላላ የመጣብኝ ይሄ ነገር ነው። እና አላህ ይጠብቀን ማለት ነው እንጂ በጣም ከባድ አደገኛ ነገር ከእስልምና የሚያወጣ ነገር ስለሚናገሩ እኛንም ራሳችንን አላህ ካቲማችንን ያሳምርልን እነሱንም ደግሞ እንደዚህ የሚሉትን ሰዎች አላህ ይመልሳቸው ብለን ዱአ እናርግላቸው እንጂ በጣም የሚያስፈራ ሁኔታ ነው። ሳያውቁት ከእስልምና በመናገር በብዙ ነገር የወጡ ሰዎች አሉ። አሁን አንድ እህታችን አሁን ብዙ ነገር ነው የምትጠቀመው እና እኔ እንደው አለፍ አለፍ ብዬ ነው የተናገርኩት። በጣም አደገኛ ነገር ነው። አላህ ይጠብቀን። ጀዛኩሙላሁ ኸይረን ኡስታዝ። አላህ ስላስታወሱን ይሄን ነገር ስላስታወሱን በጣም አላህ ጀዛውን ይስጠዎት፣ ጀነተል ፍርዶስ ይወፍቀው ከነ ቤተሰቦቸው። ሰላሙ አለይኩም። ያ ከእናትህ ማህፀን ለብቻ አስወጥቼ አሳድጌ እስካሁን ድረስ ያደረስኩና ስትሞት ደግሞ ብቻህን እዛ ቀብር የምትመጣውና ከኔ የምትገናኘው ይህችን ብቻ አስታውሱ። ይህችን ብቻ ካስታወሳችሁ ይሁን ሁሉ የተጠቀሰው አሁን ወላሂ ከልባችሁ ይወጣል። እኔ ብቻዬን የተፈጠርኩት ብቻዬን ወደ ጉድጓድ ገባለሁ፣ ወደ ብቻዬን ደግሞ ከጉድጓድ ወጥቼ አላህ ዘንድ የምቆመው ብቻዬን ነው። ተማጓች የለኝም። ቀኝ ግራ ባይ ማንም የለም። ሐታ ኢብሊስ ሸይጣን ራሱ ያጠፋህም መጥቶ አይማጎትልህም። እናትህ አባትህ ልጆች የምትወዳቸው ሚስትህ አብራ ካንተ ጋር 10 20 ዓመት የተቀመጠችው ወይ ባልሽ ሁሉም ይጠፋሉ። ወለቀድ ጅእቱሙና ፉራዳ። እሽ ማና ፉራዳ? ብቻህን ግንጥል ብለህ ወደ እኔ መጣ። ከማ ኸለቅናኩም አወለ መራ መጀመሪያ ወተረክቱም ማ ኸወልናኩም ይህ ሁሉ የሰጠሁት ገንዘብ ቤተሰብ ያኒ ያኒ ወላሂ አንደ እኔ ብዙ ሰዎች ሲሞቱ አይቻለሁ። ብዙ ሰዎች ሩሓቸው ስትወጣ ተመልክቻለሁ። በሙስተሽፋ በሆስፒታልም በቤትም እንደዚህ ታቃለህ። አንድ ሰው ሲሞት ምን እንደሚሆን ደ ዊክስት በጉልበቱ በኃይሉ ባነጋገሩ ወላሂ ምላሱ በቀን 100 ጊዜ የሚሰድብበት የነበረው ሲሞት 100 ጊዜ ይለማመጣል። ምን አሁን ምንድን ነው? እንዴት ነኝ? ደህና ነው? ዶክተሩ ምን አለኝ? ልኖር ነኝ አልኖርም? ጠይብ አንተ ዝም ብለህ ተውባ በል ምናምን። እሺ አሁን ተውባ ብለህ ይቀበለኛል ወይ? ምን አጠፋውን? ያን የሚናገረው የህፃን ንግግር ይፈራል። ቀጥቀጥቀጥቀጥ ለምን? ለዚህ ሊሆንልህ እኮ ነው። አሁን ጭቅጭቅ አታብዛ፣ ማፌዝና ማሾፍ አታብዛ የሚባለው ለዛች ክሪቲካል የሆነችውን ቀን በጣም ጠንካራ የሆነችው ቀንና ሞመንት ለዛ እንዲሆንልህ እኮ ነው አሁን አታሹፍ የምንለው። እኔ እውነቴ ነው፣ ከአስር በላይ ነው ያየሁት ሲሞቱ ሩሓቸው ስትወጣ የሚናገሩት ንግግር። በእግርህ ብትረግጠው እሺ እርገጠኝ ይልሃል፣ ቱፍ ብትለው እሺ ይላል። ምክንያቱም ያለበት የሩህ ሰከራት አልሞት ያለበት ሁኔታ ሁሉ ሪኮል ያረጋል። የኖረበት የስልሳ አመት የአምሳ አመት የኖረበት ሁሉ ይጠርና የት ነው የነበርኩ? ምን ጠቀመኝ? ወላሂ በአፋቸው እንደዚህ የሚሉ አሉ። ደግሞ በሀሳብህ እንደዚህ ነው የምትለው። ስለዚህ ብቻህን ነው ተገንጥለ ዱብ ትላለህ። በዛ ቀብር አፈር ድንጋይ ድብድብ ድብድብ አድርገው ማሰላማ ይሉሃል። ደግሞ እኔ የሚገርመኝ ነገር አለ። አሁን ጀነቲ ጀነቲ ጀነቲ የምንላት እኛ ሙምኪን ስሟ ሶፊያ ልትሆን ትችላለች። አሁን ህዝቡ በሙሉ በጀነቲ ያውቃታል። ስትሞት ወዲያውን ስትሞት እኮ ነው ጀነቲ የምትለው ነገር ኸላስ ትሟሟለች እንደ ጨው። ሬሳው ወጣ፣ ሬሳው ታጠበ፣ ሰገዱለት። አው ቶሎ ቶሎ በቃ ቸኩሉ ባካችሁ። አንድ የሞተ ሰው እኮ ቸኩለ በቶሎ ነው ቀብር መግባት ያለበት። እንዴት ነው ሬሳው ወላ ደህና ነው እና ሲታጠብ ሬሳው ለማየት ትፈልጋለህ? አው ተዓል ከኛ ጋር እይ። ጀነት የሚለው ሰው የለም። የፈለገውን ሰው ቢሞት ቢሙጀረድ ያኒ ከሞተ ስሙ ይቀየራል፣ ሬሳ ይሆናል። የታጠበው ሬሳ፣ ያሰገደለት ሬሳ እንዴት ነው ምናምን ተብሎ ይጠራል። ይህ ራሱ በጣም እንትን ነው። እና ሁላችን እንተወው ጭንቅላጣችን እስከሚነፋ ድረስ ዝም ብሎ መንቀባረርና ኪብሪያ ወላህ አይጠቅመንም። ጉድጓድ የሚባል ነገር አለ፣ ጉድጓድ የሚባል ነገር አለ። አንዳንድ ጊዜ ስቃለሁ ብቻዬን እንደዚህ ቀብር ስንሄድ የሞተ ሰው ስንቀብር እኔ ፈገግ ላለሁ። አሁን እውነት ነው ኢብራሂም ስራጅ ይህ ሁሉ አሁን በመኪና የቀያየርክ የተለያየ ካር የተለያየ ሳሎን የተለያየ እንትን ያደረግ አሁን እዚህ ልትገባ ነው? ይገርማል እኮ ምንድነው መሮጥህ? ምንድነው መንቀ ወላሂ ራሴን ወቅሳለሁ እዛ ሳያቸው። የማውቀው ከኔ ጋር የነበረው ያኔ አብረን 20 ዓመት ይሄድን ያየሁት ባንሶላ ተቀልለው እዛስ ገብተው አንዳንድ ጊዜ እዛ ቀብር ውስጥ ስገባ ዲሁነት ነው ይሄ ነገር ይገርመኛል እና ተገርመን ጉድጓድ እንዳንገባ ይመገረምና ምንትን ምናምን ትተን ሁነተኛ ቀብር ገብዮች ስለሆነን ለሱ እንስራ ولذلك نبياتنا عندكن عند ጉድጓድ ቆፍሮ ረሳው ያስገቡ ምን አሉ لمثل هذا فليعمل العاملون የምትሰራ ከሆነ ለዚህ መስራት ነው እንጂ ለዚህ ጉድጓድ ስሩ ሌላ ምንም አይጠቅማቸው نعم والله አንድ ጎረቤታችን ከስድስት ወር ነው እንደዚህ ይሞታል ሳውዲ ነው እና የተወው ገንዘብ በነግራችሁ ምክንያት ታምኑ የተወው ገንዘብ ስፍር ቁጥር የሌለው ለልጆቹ ብቻ እያንዳንዱ ልጅ 15 ሚሊዮን የሳውዲ ሪያል ደረሰለት ሰባት ልጆች 8 ልጆች ነው ያሉት እያንዳንዱ ልጅ 15 ሚሊዮን የውርሻ ነገር አገኘ ይጥረ ገንዘብ ነው ተውት ስንት አማራ አለው ስንት ፓላስ አለው ስንት መኪና አለው ስንት የርሻ ቦታ አለው ስንት ግመሎች በገጠር ግመሎች ፍየሎች በጎች ምናምን ስንት እንትን ነው ያለው እርግፍ ፈርጎ ይሁን ሁሉ ትቶ ወዶም ጠልቶም ጉድጓድ ውስጥ ቀበር ነው እኔ በራሴ በእጄ ነው ያስገባሁት قلت سبحان الله انا نغزيكو ابن القيم من يلال ساق عليه 7 8 عينت ساق نو يالا عليه يقطع ساق انداله تاقالاچ وي عليه ساق يدستا بቻ አይደለም يقطع ساق عليه عند سو بتام سيقطع سيغرمو سيغنفر قطاو فغغ يلال انت يتدسته يمسلها لا تغرمو نو متن يميلو انا يمغرم ساق عليه የቁጣ ሳቅ አለ የደስታ ሳቅ አለ የብስጭት ሳቅ አለ ስለዚህ አንዳንድ ጊዜ ይሄን ነገር ጭንቅላት የማይሸከመው ነገር ስታይ ሳቅ ይመጣባ ሳቅ ማለት ካካ ሳይሆን ፈገግታ ማለት ነው ተገርመ እንደዚህ ፈገግት ላለ ግን ከሱ ስትማር ነው ጥሩ እና እስቲ የሰው አርአያ ያድርገን የኛ አርአያ ግን ያድርገን የሚሉት ዑለማዎች እነት ነው ያኒ አንተ ሰው ሲሞት ሰው ሲሳሳት ሰው ራሱን ሲበድል ተማሪ ያድርገኝ ግን በእኔ ሰው እንዲማር አያድርገኝ ትላለ አንተ ስትሳስተህ ምናምን ያኒ ሰው ካንተ እንደሚማር አያድርገህ በል አንተ ከሰው እንድትማር ያድርገህ ነው በመጨረሻ ትናንትና እስካሁን ድረስ ጓደኞች ያኒ ወዳጆች እየመጡ እንዴት ነው እግርህ ምናምን ይሉኛልና ትናንትና አንድ ስድስት ሰዎች ከኔ ጋር ያወሩ ነበር እስቲ አሁን ከነሱ አንዱ والله ለሃያ አመት ሰው መዋች ያጠበና የደፈነ ነው ሰውየው አቋለው የኔ ተማሪ ነው ከኔ 20 አመት በኔ مجلس የተቀመጠ ነውና አሁን ሼህ አህመድ ሙሳ ታቃላችሁ አይደለ ሼህ አህመድ ሙሳን የማያቀ ሰው የለም ትናንትና ከኔ ያመሹ አብረን ያመሸነው በቤት እዚህ ሳውዲ አረቢያ አሁን አብረን ያምሽተን ስንጫወት ምናምን ይህ ሰውየው መጣ ከስድስት ሰዎች መጥቶ ሊዘይረኝ ነው መጣና ሼህ አህመድ ሙሳ ከኔ ጋር ነበሩ አሁን ምን አለ ምን አልኩት ሼህ አህመድ አልኩት እነዚህ ስድስት ሰዎች እነዚህ አምስት ኖርማል ሰዎች ናቸው አልኩት ይህ ስድስተኛ ግን ሞዋች ሬሳ የሚያጥብና በቀብር ገብቶ የሚደፍናቸው ለሃያ አመት የሰራ የኔ ተማሪ ነው ብሎ አስተዋቀቀት ማለት ነው ሸሐሙን ብሳ ቁጭ ብሎ በቃ ቁመው ቁጭ ብለው ነበር ተነሱ እንዲ አንተ አለ ለሃያ አመት ሞዋች አጥበሃል አው በል ሌላ ተው ሁሉ ተውና ንገረኝ አሉት እኔ እንደዚህ አይነት ሰው ሳይ አሉት ሸሐሙን ብሳ እንደዚህ አይነት በጠለየት ያለ ሰው ሳይ ይጓጓለሁ ከሱ ነው መስማትና ምን አይተሃል አሉት ካየኸው ተአምር ነገር ስታጥብ መዋቹ ስታጥብና መዋቹ ወደ ስትደፍን ብዙ ነገር አይታል والله አላቸው ያ ሼህ አላቸው በጣም ስፍር ቁጥር የለውም እኔ ያየሁት ተአምር አለ አንዳንድ ስናጥባቸው አንዳንድ ስንደፍናቸው አንዳንድ ገና ኮ ነው ገና በሬሳ ሲያመጡት ሱብሃንአላህ ብዙ ነገር ነው ያየሁት አለ። እስቲ አንዳንድ ነገረኝ አሉ ሻህሙድ ሙሳ። ምን ጨረሳል ብሎ ነው ለአንድ በስ አንድ ነገረን አለ። እሺ ብቅ ያለኝ በዚህ ሳምንት በዚህ ሁለት ሳምንት የተገኘ ብቻ ልንገሮት አለ። ምን አለ ሰው የመሰላቸው? አንዱ ሳውዲ ነው፣ ቀይ ነው፣ ነጭ ነው። ወጣት መጣና እጠበው አሉኝ። ሁለት ከነሱ ጋር ሁለት የመጡ ገብተን ስናጥብ አጥበን ስንጨርስ ጨለማ ሆነ ሰውነቱ አለ። ጥቁር ሆነ እያየ ነው። እንዴ በራስህ አይተሃል አሉት ሸሐሙን ሙሳ። አው እኮ በራስህ ያየሁት እኮ ነው የምነግረው። በተለይ በተለይ ፊቱ ከዚህ ካንገቱ በላይ በጣም ጥቁር ሆነ። እና ይህ አንድ ነው ካየሁት አንድ ነው አለ። ሁለተኛ አለ የሚገርመው አንዱ በጣም ወፍራው ነው፣ ግን ምን እንደሆነ አላቅም፣ ለምን እንደተከሰተ ይሄ ነገር አላቅም አለ ሰውየው። 300 ኪሎ ግራም ነው እና ሰው ሊያነሳው አይችልም። በወንች ወንች ወንች ታቃላችሁ፣ ይረፋ እቃ የምታነሳ በፖርት በፖርት የሚገኙ ያኒ እና በወንች ነው። ወንች ረፋ ምንድን ነው የምትሉት? ረፋ ወንች በአንድ ትልቅ ማሽን አድርገን ነው ያነሳ ነው እንጂ 100 ሰዎች ቢመጡ ሊሸከሙት አይችሉም። ከሞተ በኋላ ደግሞ በጣም ደግሞ ሚዛኑ እንትን ይከብዳል። አሁን አመጡልኝና ሳጥበው አለ አልጋው ራሱ አይችለው። ወደ መስጊድ ወደዛ የሚታጠበት ቦታ ሲያስገቡት ሰው አይሸከመውም። በዛ በእንትኑ በማሽኑ ተሸክሞ ነው ያስቀመጡት። አጠብኩትና ከዛ ወደ መስጊድ ሰገድንለት ወደ ቀብር ወሰድኩት አለ። አሁን ቀብሩ ለየት ያለ ነው የተቆፈረለት፣ እንደ ሰው አልተቆፈረለትም። ምክንያቱም በጣም ግዙፍ ስለሆነ ያ ላህድ የሚባለው ጉድጓዱ ከተቆፈረ በኋላ በስተቀኝ ለሱ እሱ የሚተኛበት ሌላ ጉድጓድ ይቆፈራል፣ ላህድ ይባላል። በዛ የአራት ሰዎች ነው ያሰፋንለት አለ። ከዛ በኋላ ጉድጓዱ ራሱ ዝል ብለህ የምትሻጋግረው ነው የሌላ ሰው። የዚህ ግን ያኒ የፈለከውን ነገር ልትሸጋግረው በጣም ሰፊ ነው አለ። በጣም ሰፊ ነው፣ 3 4 ሰዎች የሚያስተኛ ነውና አስገባ ነው አለ። አስገባሁትና ከዛ በኋላ ፊቱን ትንሽ ከፈት አደረኩት። ለቢና የሚባል አለ። ለቢና ታቃላችሁ? ያኒ ጡብ አለ፣ በጭቃ የተሰራ እንደ ድንጋይ በላህድ ውስጥ ስታስገባው ያ ለመዝጋት ብለህ አንድ 15 16 ለቢና እንደ ጡብ ማለት ነው በጭቃ የተሰራው እናመጣና በሩን እንዘጋለን አለ። ወላሂ አለ እያየሁት 3-4 ሰዎች የሚያስገባ ጉድጓድ እያየሁት ተጣበበ እና ወደ መጨረሻ እንትን ሄደ አለ። እንዴ طيب ምንድን ነው? እኔ ራሴ ገረመኝ። ምንድን ነው አልኩት። የደመተል ቀብር ነው። ደመተል ቀብር ታውቃላችሁ እናንተ? ስለ ደመተል ቀብር አንድ ጊዜ አስተምር ነበር የምታስታውሱ ከሆነ። ሁላችን በዚህ ነው የምናልፈው። ደመተል ቀብር ማለት እያንዳንዱ ሰው የፈለገውን አቡበክር ስድቅ ቢሆንም ወደ ቀብር ላይ ስታስቀምጠው ገና አላህ መሬትን ሲፈጥር ያስተላለፈላት አንድ እንትን አለ፣ አንድ ትእዛዝ አለ። ደማ ይባላል። ጉድጓድ ሲያስገቡ እኛ እናየውም፣ ምክንያቱም ሰው ካየው ይበራል እንትን ይላል። ግን መሬትዋን ትጠባለች እና መዋቹን ጭምቅ አርጋ ሁለት ከሻው እንደሚገናኝ ጭምቅ ታረገዋለች። هذه يسموها ضمة القبر. فعندو سيدنا سعد بن معاذ يبالو بسوموت عرش الرحمن ينقطقطو نبياتين كوچ بلو ريساو ودي انتو سياسغبوت يعني بقبرو سياسغبوت نبياتين بتش ايوت سو يو سعد بن معاذ تاقالاچو نانتي بسوموت عرش الرحمن ينقطقطاي سو سيموت اندغنا جبريل متتو مناله 7 ሰማይ እየተሸላለመች ያስበረቀች ነች። ለምን ይህን ሰውየውን ለመቀበል? ሁለተኛ 70,000 መላእክቶች ወደ መሬት ወርደው የሰዓድ ኢብኑ ሙዓዝ ሬሳ ተሸክመው ወደ ቀብር ወሰዱት። 70,000 መላእክቶች ናቸው። የጀና ሰው የተባረከ ሰው ነው ይሁን ሁሉ ሆኖ ግን በቀብር ሲያስገቡት ነቢያችን ምን አሉ ሱብሃንአላህ ብለው በቃ ኮስተራሉ ሱብሃንአላህ ሱብሃንአላህ ሱብሃንአላህ አሉ ሰሐባዎቹ ደግሞ ዝም ብለው ሱብሃንአላህ አሉ የነቢያችን ድምጽ ሰምተው ትንሽ ቆዩና الله أكبر الله أكبر الله أكبر على النبي عشان صحابه كنوا مو اندزيها له قن ترقموا على أوقكم كذا يا رسول الله لم اندزيها لك بلو استيقوت يا أخواننا له سعد بن معاذ بموتو عرش الرحمن انكتكته سباشي ملائكة وش يسون جنازة لما الشكم يوردو انا يهن هلو نقر يعني بلتت ايال له ازا قلقوات كاس قباتشوت بوهالا ضمت القبر متاشاره نبياچن اندزميلو يعني غدغوادو تطببه تطببه تقراربه تقراربنا ليچفن ليچفلقو سيل ولكن كانت ضمه رحيمه فقال سبحانه وتعالى يا ارض تباعدي يعني سعدنا تنكي يميل تزاز لمطابات ودوهالا ودوهالا ودوهالا غششالتنا نورمال قبر هون انجي اياهوت قبرو يطببه يطببه يطببه سعدن لقدل لجملك أو فلقون البر ما جرش همنالو لو نجا أحدا من ضمة القبر لنجا سعد بن معاذ من هذه الضمة ولكن كانت ضمة رحيمة كزيه ضمة ضمة من ما أتنو بامرنيا ضمة يعني ما تأببنا ما تأفلك ما أتنو كزيه ما تأفلك يميدن سو بينورالو سعد بن معاذ ذن نبر مكنياتهم بموتو عرش الرحمن ينكتكتها سونو لكن مريتوا سعادة عجباتهم ولا أبو بكر انتنا قد يلاتهم تازال لك ما نمسو سيقبا أفلك ويميلو تإزاز الله يعني تإزاز بمسارات بمارك سروان لتسارات ستجمر الله سبحانه وتعالى تباع علي ألا تعالو نبيات صلى الله عليه وسلم يهيشنا قد قوان قدي يهيشنا سكمت أرزم بلا تفلا سفال له إن ياسوش كزنجرون يمتال حجاب أدركي من أن لو الحجاب بمو لبك تصدق وحجاب يسفل لقم لمن أتسجد يسجدوا من هذا الرجو يسجدوا لبك شو تقل ما هو إني أقول لبك النج أنا ومن آمن طيب أنت اللي من دون دزي مترجو من أن لبك يا أخي الله غفور رحيم على اللي من دي إن دزي يالك يا الدنيا نجر هي دبات النا يمشر الشام دم دم يا سيمة أجن ويله ينك أبرته يزوال سلزي إن تو بنفسهاش ننش أوت يا أخي دمو مدنو عند صوت يتمارسو لمدنو من فلاسف مدنو تمرت يميك اير كهوني اوف الله وتف تفبلو اللي تمرت والله تمرت كدين يميا سوطا تمرت تمرت كبرياء يميا متا تمرت يعني دكتور هنيا له واني طبقة هنيا له بلا كديننا نبياتشن يميا استلا يا نبياتشن حدس يميا استلا كهوني والله بإقرات شو رقطات شو نجزي بكا شاملو كوت بكا تمرتو يتفا تمهرت أنقول يميا سفا تمهرت شنكلات يميا سفا نبياتشن يميا سودد ما ننتهن يميا ساوك تمرت كهوني مرحبا به قن ما ننتهن يميا ست كهوني قن أنفلقو مندموش والله أنفلقو مدنو أنت أمريكا بتمار مدنو أمريكا أنت نتش كندا بتمار بتش أرس من هونك من هونك يعني سيدنا عمر بن عبد العزيز عندك أن أمير المؤمنين ناتشو عمر بن عبد العزيز كصحابة كوش بلو ينتنو إكانا بري من قست يسدك يسدك جنزب تمر زيت عسل من أم بزونا برنا السو سنت إكانا اللي ببيت المال سياس بو أدرو أهون سيدنا عمر بن عبد العزيز أمير ناتشو لامباون يعني سراون سراتشون سلاتش الرسو لامباو يعني انتنو يمي عبرانا قر لي اتفوت بلو تنستو هيدونا اتفوتو تملسو عندو منالاتشو يا امير المؤمنين لمن انيا نتازم انيا هيدنكو اتفوتو نو نمت انا برا لاتشو كذبها لا سيدنا عمر منالو واندميالو اني اتفوت شي مت اخوار اللب سهيد عمر بن عبد العزيز ني مبراتنا في الجهس متى عمر بن عبد العزيز من تكن سبنيني انداو الله سبحانه وتعالى يتهتنا يمن يمتنا ناس نقر يأجروا سعفر لنجي من دلنا انت انت دمو عثمان هذا اللب لنقره عثماني انت ودا اوروبا هيدك تمارك من دلنا يمتهو سر ديجري ساينتيست هونك ምንድነው የተጻፈ ሸምድደ አንደኛ ወጣ ሰዋት ከዛ በኋላ ከነቢያችን ጋር ከቁርአን ጋር አጣላ ወላሂ ክሳራ ነህ አንተ طيب انت ለምሳሌ በንግድ ዓለም ገብተሃል ሳውዲ አረቢያ ሆን ካፒታል 5 ሚሊዮን አለ 10 ሚሊዮን አለ በኢትዮጵያ 3 ቪላ ሰራ አይደለም ላንድ ክሮዘር ወይም መርሴደስ አዲስ ወደ ኢትዮጵያ አስገባ ስዊሚንግ ፑል ያለው ምናምን ቪላ አሰራ ፋብሪካ ከፈትክ እንደገና ሁለት ሆቴሎች ከፈትክ እንደገና 10 ጋሸ መሬት እንትኑ መሬት ገዝተህ በርሻ ምናምን ሰፊ እንትን አደረ ሰዋት መጨረሻው ምንድነው አንተ ዑስማን ነህ አይደለም ትሞታለህ ትተው ትሄዳለህ በቀብር እናስገባሃለን ካንተ በኋላ የመጡ ይጫወቱበታል እንግዲህ ምንድነህ አንተ እኔ ይሄ ነገር ወነት ይገርመኛል እኔ ሀብት አለኝ ትምርት አለኝ ብሎ የሚንቀባረር ሰው የራሱን ጥላት ነው والله اوفله ስለዚህ ወንድሞች ይሄ ነበር እንግዲህ ዲናችን የሚያስወድድ ከአላህ ጋር የሚያስታርቅ ከነቢያችን ጋር የሚያስወድድ ትምህርት ከመጣ መርሐበን ቢሂ ሀብት ደሞ ሀብት የፈለገውን ሀብት ይሁን የነቢያችን ፍቅር በልባችን የሚሰካ የሚያስገባ ከሆነ መርሐበን ቢሂ ካልሆነ ግን والله ባይመጣ ይቅር ነው ምለው اقول قولي هذا واستغفر الله لي ولكم والله اعلم صلى الله على نبينا محمد وعلى اله وصحبه وسلم